ፈማን ዱጡር ፊ መክመሰቲን ገይረ ሙተጃኒቲ እና ከናንተ መካከለ በህራብ ተይዞ የተገደደ አሁን ቀደም ሲል የተከለከሉትን የእንሰሳት አይነቶች ለመብላት ሁኔታው ያስገደደው እንደሆነ ማለት ነው። እና በዛ ባጋጠመው ችግር ሳቢያ ገይረ ሙተጃኒቲ ሊእዝሚን ወንጀልን ከሚዳፈር ሌላ ሆኖ የበላ እንደሆነ ፈኢነላህ ገፉሩ ረሂም በዚህ መልክ ለበላው ወይም ለተመገበው ሰውዬ አላህ ምህረተ ሰፊና በጣም ሩሩ ነውና በይቅርታ እንደሚያልፈው ነው ይላል። እንግዲህ ቅድም የተዘረዘሩ ነገሮች መበላታቸው ሐራም የሚሆነው አማራጭ ላለውና ችግር ላላጠቃው ሰው ነው። አለበለዚያ ራቡ በጣም አጥቅቶት ሌላ የሚላስ የሚቀመስ ነገር የጠፋበት ሰውዬ እነዚህን ነገሮች ያገኘና የበላ እንደሆነ በችግሩ ምክንያት ነውና የበላው እሱ በወንጀሉ አይጠየቅም በማለት አሁንም እንደገና ሩክሳ ይሰጣል ማለት ነው። እና ሐርመት አለይኩም ልመይታ ወደሚለው ስንመለስ በክት በእናንተ ላይ እርም ተደርጎባቸዋል ይላል አላህ። እንግዲህ አንድ ነገር ሲፈቅድም ሆነ ሲከለክል የራሱ የሆነ ምክንያት ይኖረዋል። ለምን እንደከለከለን እኛ ባናውቀውም እንኳ በአጠቃላይ የሚጎዳንን ነገር ነው የሚከለክለን። አንዳንድ ጊዜ ምክንያቱ ግልጽ ይሆናል፣ አንዳንድ ጊዜም አይሆንም። ብቻ እሱ ተከለከለን እሺ ብለን መቀበል ነው የሚኖርብን ማለት ነው። ስለዚህ አሁን እዚህ የተከለከሉ ነገሮች ምንድን ነው ምክንያቱ በሚባልበት ጊዜ ይታወቁ ችለዋል አብዛኛዎቹ ምክንያቶቻቸው ይባላል። በስ ለምን ተከለከለ የሚለውን በምንወስድበት ጊዜ የቤት እንስሳት ለእኛ መጠቀሚያና መገልገያ ተብለው እንደ መፈጠራቸው እነሱም ደግሞ በእኛ ላይ ሀቅ አላቸው እስካሉ ድረስ ያው አንከባክበን መብታቸውን ጠብቀን እንዲይዛቸው አላህ አዟል። እነሱን ለእናንተ ፈርጠርኩላችሁ፣ እናንተ ደግሞ እንዳይራቡ ችግር ላይ እንዳይወድቁ እንደገና በሚታመሙ ጊዜ ደግሞ የቅርብ እንክብካቤ እንዲታረጉላቸው ወማ መለከት አይማኑኩም በሚለው አያት ተደንግጓል። ግን አንድ የእንስሳ ባለቤት የሆነ ሰው እንስሳው ታሞ እስከ መሞት ድረስ እንዳውም ሳያየው እስከ መብከት ድረስ ከሄደ ተቅሲር አድርጓል፣ የእንስሳውን መብት አጓሏል ማለት ነው። እና ከሞተ በኋላ ግን ሙቶ ሲያገኘው ይሄ የኔ እንስሳ ነበረ ብሎ እበላለሁኝ ካለ መብላት የለብህም ብሎ ከለከለው። ለምን? አንተ የእሱን ሀቅ አላሟላህም አልጠበቅክምና አሁን በሱ መጠቀም አትችልም ብሎ እንደ መቀጫ ነው ማለት ነው። እሱ መጀመሪያ ታሞ ለሞት እስከሚበቃ ድረስ ሲሆን የእንክብካቤ አድርገህ ህክምና አድርገህለት እንዲድን መጣር ነበረብህ። ቢያንስ ደግሞ እንደማይድን ስታውቅ በወቅቱ ማረድ ሲገባህ ለዚህ እንኳ ደረጃ እስከ ባለቤትነትህን እስካላረጋገጥ ድረስ አሁን ከሞተ በኋላ እንደገና የኔ ነው ማለት አትችልም፣ የእሱን ሀቅ አጥፍተሃልና አንተም ተከልከል በማለት እንዲታገድ አደረገው ይባላል። ሁለተኛም ደግሞ አንድ እንስሳ በሚሞትበት ጊዜ ደሙ ሳልፈሰሰ ልክ ሩህ ሲወጣ ደሙ በመላው ሰውነት ይሰራጫል ማለት ነው፣ ይበክላል። የዛ ጊዜ ይመረዝና ለጤንነት ደግሞ እውከት ያመጣል ተብሏል ማለት ነው በህክምናው ዓለም። ወደም እንደገና ደግሞ በተጨማሪ ደም ነው የተከለከለው። ደም አሁን እንደተባለው ያው ራሱ ጎጅ ነው፣ ለተለያዩ በሽታዎች መነሻ ይሆናልና ለሚመገበው ሰው ጤንነቱን ስለሚያውክ እሱንም መብላት የለባችሁም ብሎ ከለከለ ማለት ነው። ወለህመ ልኽንዚር የሚለው ደግሞ ይሄ አሳማ ወይም ከርከሮ የተባለ እንስሳ እሱ እንግዲህ ጮማ ነው ስጋው፣ ግን ለተለያዩ በሽታዎች መነሻ መሆኑ ተደርሶበታል በአሁኑ ጊዜ ማለት ነው። እና በሱ የሚነሱ የተለያዩ አደገኛ በሽታዎች ለሰው ልጅ ጠንቅ ስለሆኑ ከዛ በሽታ ሰዎችን ለመጠበቅ አላህ ሱብሓነሁ ወተዓላ እሱን እንዳትበሉ ብሎ ከለከለ ማለት ነው። ወማ ኡሂለ ሊገይሪላህ የሚለው ደግሞ ከአላህ ሌላ ያለ ነገር ስም ተጠርቶ የተለያየ ጣዖት ስም ሰውም ይሁን ጅንም ይሁን እንስሳም ይሁን የፈለገው ነገር ከአላህ ሌላ ያለ ነገር ተጠርቶ የታረደ ነገር ደግሞ ይህም እንዳይበላ፣ በአንድ በኩል በክት ነው በጌታው ስም እስካልታረደ ድረስ ማለት ነው። በሌላ በኩል ደግሞ እንዳውም በአጅ ህገወጥ የሆነ ነገር ስለተጠራበት የአላህ ተጻራሪ ነገር ተሰርቶበታልና ወንጀል ጋር የተያያዘ በመሆኑ ህገወጥ ነው እሱን እንዳትበሉ ብሎ ከለከለ፣ እንደ መቀጫ ነው አሁንም ማለት ነው። በሁለተኛው ትርጉም ደግሞ ከአላህ ስም ሌላ ያለ የተጠራበት ማለት ብቻ ሳይሆን ያ ስም ባይጠራ እንኳን ከአላህ ሌላ ላለ ነገር ማክበሪያ ተብሎ ከታረደ የአላህ ስም እንኳ ቢጠራ እሱም አይፈቀድም ተብሏል። ምክንያቱም የአላህ ስም እንደ ቋንቋ ቢጠራ አላማውና አክብሮቱ ለሌላ ከተሰጠበት የሽርክ ተግባር ተከናውኖበታልና እሱንም እንዳትበሉ ማለት ነው ተብሏል። ወልሙንኸኒቀቱ እንደገና ደግሞ ታንቃ የሞተች እንስሳ ይላል። ይህች እንስሳ ያው ቅድም እንደተባለው አንድ ሰው እንስሳው አደጋ እንዳያጋጥማት በቅርብ መጠበቅና መንከባከብ ሲገባው ታንቃ እስከምትሞት ድረስ ዝም ብሎ ተረሳትና ተተዋት፣ ለእሷ የሚያደርገውን እንክብካቤ አጓሏልና ሙታ ስትገኝ እንደገና አጠቀምባታለሁ ማለት የለበትም። እሷ የመብቷን እንዳሳጣት ሁሉ እሱ ማጣት አለበት ማለት ነው። ወልመንቁዛ በቁምዝምዝ የተገደለችውም የሚባለው በአንድ መልኩ እንደዛው ሲሆን እንክብካቤ ይጎልባታል፣ በሌላ በኩል ደግሞ በጭካኔ በቁምዝምዝ ገደላት ማለት ነው። ብታጠፋም እንሰሳ እንደመሆኗ ቀስ አድርጎ አታሎ አባብሎ መያዝ ሲገባው በጭካኔና በአረመኔያዊነት በማይመረምር ድንጋይ ደግድቆ ወይም በእንጨት በመግደሉ ይህም ደግሞ ቁስር አድርጓል ወይም መብቷን ተጋፍቷታል እና እንደ መቀጫ እንዳትበላት ተባለ ማለት ነው። ወልሙ ተረዲያ ገደለ ገባችሁም እንደዛው ነው። ቢጠብቃት ቢንከባከባት ኑሮ ለእንደዛ አይነት አደጋ ማትጋለጠውን በግዴለሽና በእንዝላልነት ለዚህ ታበቃት እንደገና ሙታት ያገኛት መብላት የለበትም ተባለ ማለት ነው። እስርታቸው ተዋግተው ደግሞ የሞተችውም እንደዛው ነው። እሱ ቢጠብቅና ቢንከባከባቸው ኑሮ እስከሚጋደሉ ድረስ መሄድ የለባቸውም ነበረና እስከሚጋደሉ ትቶ ለዚህ ታበቃቸው መብላት የለበትም ተባለ ማለት ነው። ወማ ከለሰቡ የሚለውም የዱር አራዊት የበላቸውና ያጠቃቸው አሁንም የዱር አራዊት እንዳያጠቃቸውና እንዳይበላቸው መጠበቅ ነበረ ባለቤት እንደመሆኑ። ሳይጠብቅ ግን ለነዛ አሳልፎ ከሰጠ መብታቸውን አጓሏልና አሁን ተራፊውን መብላት የለበትም ማለት ነው። በሌላም በኩል ደግሞ የሰው ልጅ የተከበረ ነው። ወለቀድ ከረምና በኒ አደም እንደተባለው ስለዚህ የዱር አራዊት በልቶ ያሰረፈውን የአንበሳውን የነብሩንና የተለያዩ አራዊቶችን ትራፊ ፍርፋሪ የሚበላ ከሆነ ክብሩ ይነካል። ስለዚህ አንተ የተከበርክነህና ከሰው የተረፈውን ሌሎቹ ይብሉ እንጂ ከአውሬ የተረፈውን ሰው መብላት የለበትም በማለት ክብሩን ለመጠበቅም ነው ተብሏል ማለት ነው። እና ማደከይቱም ግን አሁን የተጠቀሱት ወልሙንኸኒቀቱ ከሚለው አንስቶ የተከለከሉት ህይወታቸው አልፎ ከተደረሰባቸው ነው። ከህይወታቸው ከተደረሰና ከታረዱ ካረዳቸዋቸው ወይም ከሰዋቸዋቸው ግን ብትበሏቸው ትችላላችሁ፣ ምክንያቱም አልበከቱም እና ማለት ነው። ወማ ዙቢሃ አለ ንሱቢ በተጨማሪ ደግሞ በትክል ድንጋዎች ላይ የሚታረዱት እንስሳዎችንም እንደዚሁ ክልክል አድርጌባቸዋለሁ። እነዚህ ደግሞ ያው በሐረም አካባቢ በፎርም የተተከሉና የተዘረዘሩ እጡብ ድንጋዎች ስለነበሩ እነዛ ላይ እየመጡ የሚያርዱት እንደ ባዲገዝ እና እንደ አድባር እንደሚባለው በተለምዶ ማለት ነው። በዛ መልክ የሚታረደው ጸረ ተውሂድ ነውና እሱም ክልክል ነው በማለት አወገዘው ማለት ነው። ከዛ ቀጥሎ ደግሞ እዛው ጣዖቶች ጋራ ተጣምረው ይገኙ የነበሩ የመጠንቆያ እንጨቶች በነዛ ደግሞ የሚገኘው ገንዘብና የምትጠቀሙት እሱም ሐራም ነው፣ ተበክ ያላነሰና ያልተለየ ነው በማለት የመጠንቆያ መሳሪያዎች ጋራ የተያያዘ አሰራር በሙሉ እንደ በክት መሆኑን አረጋገጠበት ማለት ነው። እና ቢል አዝላም ማለት ልዩ ልዩ የሆኑ የእድል መሞከሪያ ወይም የመጠንቆያ እንጨቶች ጋራ የምታያይዙት አሰራር ማለት ነው። ዛሊኩም ፊስቁን በተለይ ይሄ መጨረሻው ከአላህ ፍቃድ በእጅጉ የሚያርቅና የሚያጣላ ነው፣ ጥንቆላ ጋር ነው እና የሚገናኘው ማለት ነው። አልየውመ የኢተ ለዚነ ከፈሩ ሚን ዲኒኩም ማለት እንግዲህ እነዚህን ሁሉ ከደነገገ በኋላ በሌላ አጋጣሚ ደግሞ ነቢያችን አለይሂ ሰላቱ ወሰላም ሰሃቦቻቸው ጋር በአንድ ወቅት ጥላቶቻቸው በሚያውባቸው አደባባይ በከፍተኛ ወታደራዊ ንቃት ሲንቀሳቀሱ ያው ጊዜ ጥላቶቻቸው እነዚህ ሰዎች እየጠነከሩና እያበሩ መጡ፣ ካሁን በኋላ እነሱን መልሰን እንደገና ወደ እኛ እምነት እናመጣለን ማለት ከንቱ ነው በማለት ተስፋ ቆረጡ እና ይህን ስሜታቸውን አላህ ለወዳጆቹ አበሰራቸው። እንግዲህ ካሁን በኋላ እናንተን አንችላችሁም በማለት እጃቸውን አጨብጭበው ተስፋ ቆርጠዋልና ከዛሬ ጀምራችሁ እናንተ ደግሞ በበለጠ ንቃትና ትጋት ተንቀሳቀሱ፣ እነሱን አትፍሩ፣ እኔ እንጌታችሁን ብቻ ፍሩ አለ ማለት ነው። በሌላ ወቅት ደግሞ ነቢያችን አለይሂ ሰላቱ ወሰላም ሐጀተል ወዳ ማለትም መሰናበቻው ሐጅ ላይ እያሉ ዲናቸው በዚህ አያት የተደመደመ መሆኑን አበሰረ ማለት ነው። ከዛ በፊት እንግዲህ በየለቱ የሚወርዱት ምዕራፋትና አንቀጾች ወይ እንዲስሩ አትስሩ እያሉ መመሪያና ደንቦችን ነበረ የሚደነግጉት። ከዛሬ ጀምሮ እንግዲህ የዲናችሁ መመሪያ ተጠቃሏልና ተሟልቷል፣ ካሁን በኋላ እንደው ምክራዊና አንዳንድ ጥቅቅን ነገሮች ካልሆኑ በስተቀር ጉልህ የሆኑ የድንጋጌና የህግጋት አንቀጾች አይመጡም በማለት ቁርአን ለ23 አመታት ወርዶ የተጠቃለለ መሆኑን አበሰረ። በ10ኛው አመት ወዳውኑ በዛው አመት ከዛ ተመልሰው በ81 ቀናቸው ነው ነቢያችንም ያረፉት ይባላል። እና ወአትመምቱ አለይኩም ኒዕመቴ እስልምናን እንደ ህይወት መመሪያ ለእናንተ በመስጠትና እንድትከተሉት በማመቻቸት ጸጋዬንም ሞላሁላችሁና ደመደምኩላችሁ። ወረዲቱ ለኩም ልእስላመ ዲና ከዛሬ ጀምሮ እስከ ዘለቄታው ድረስ እስልምናን እንደ ሃይማኖት ለእናንተ ወደድኩላችሁና ባረኩላችሁም አለ ማለት ነው። እና ይህንን አያት አንድ የሁዳ ሰማና በዑመር ብኑል ኸጣብ ጊዜ ይባላል ይህቺ አንቀጽ ለእኛ ለየሁዶች ተወረደች ብትሆን ኑሮ እሷ የወረደችበትን ዕለት የዓመት በዓል እናደርገው ነበረ፣ በጣም ልዩ የሆነ ብስራት ያዘለች ናትና አላቸው ይባላል። ወቷን አያት ነው እንዲህ የምትለው አሉ። አልዮማ አክመልቱ ለኩም ዲነኩም የሚለው አሉ። ይህ ጊዜ ዑመር እሷ አያት የት እንደወረደች፣ መቼ እንደወረደች፣ እንዴት እንደወረደች እኔ አስታውሳለሁኝ። ነቢያችን ሚና ላይ ቁመው በአስረኛው ቀን ነውና የወረደችው። ይኸው አንተ እንደምትለው አልገባህም እንጂ በአመት በአመት ሐጅ አልአክበር ትልቁ ዒድ እሷ አይደለም እንደ እሷ ወረደችበት ቀን እኮ ነው የሐጅ ትልቁ ዒድ ተብሎ የተሰየመው ብለው መለስለት ይባላል። ደግሞ ለእኛ በወረደች ኑሮ የሚለውን ቅልነቱ ነው። ይህች አያት ለአረቦች ወይም ለአንድ ብሔረሰብ ሳይሆን ለዓለም ህብረተሰብ ነው የወረደችው። እሱ ለመቀበልና ለመከተል አልታደለም እንጂ ለእሱም ጭምር ወርዳለት ነበረ ማለት ነው። ፈመን ኢጡጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢስሚን። ቅድም እንግዲህ ወልሙንኸኒቀቱ ከሚለው አንስቶ ወማ አከለ ሰብዑ የሚለው ድረስ የተዘረዘሩት ደግሞ የእንስሳት አይነቶች መበላታቸው የተከለከለው ወይም ከዛ በፊት ያሉትንም ሑርመት ዐለይኩሙል መይታ ከሚለውም ጀምሮ ያሉትንም ጭምር እንዲያትበሉ ብሎ አላህ የከለከለው ጥጋብና አመች አማራጭ ባለበት ጊዜ ብቻ ነው። አለበለዚያ አንድ ሰው እሚል ሰው የሚቀም ሰው አቶ በበረሃ ስንቃልቆበት ራብ ሊገለው የሆነ እንደሆነ ለዛ ጊዜ እነዚህ ነገሮች ተከልክለዋል ብሎ ዝም ብሎ መሞት የሌለበት መሆኑን ሲገልጽ ደግሞ ወደ ወንጀል የማትዘነበሉ ሁናችሁ ሌላ አማራጭ አታችሁ በችግር ተገዳችሁ ቅድም የተጠቀሱትን ነገሮች ለመብላት ግድ የሆነባችሁ እንደሆነ አሁንም እነሱን መብታችሁ ነፍሳችሁን ማዳን ትችላላችሁ ብሎ ፈቀደ ማለት ነው። ፈኢነላህ ገፉሩ ረሂም። እና በችግሩ ምክንያት እነዚህን የተጠቀሱትን ነገሮች የበላ ሰው አላህ ሱብሓነሁ ወተዓላ ምህረቱ ሰፊና ሩሩ ስለሆነ እንደሚምረው ነው በማለት በችግር ጊዜ ደግሞ መብላት እንደሚፈቀድ አረጋገጠ ማለት ነው። የሳሉነከ ማዛ ኡሕለ ለሁም ወል ኡሕለ ለኩም ጠይባት ወማ ዓለምቱም ምን አልጀዋርሕ ሙከልቢነ ቱዓሊሙነሁነ ምማ ዓለመኩም ላሁ ፈኩሉ ምማ አምሰክነ ዓለይኩም ወዝኩሩ እስመ ላህ ዓለይህ ወተቁ ላሃ እና ላሃ ሰሪዑ ልሒሳብ። اليوم أحل لكم الطيبات طعام الذين أوتوا الكتاب حل لكم وطعامكم حل لهم والمحصنات من المؤمنات والمحصنات من الذين أوتوا الكتاب من قبلكم إذا آتيتموهن أجورهن محصنين غير مسافحين ولا متخذي أخدان ومن يكفر بالإيمان فقد حبط عمله وهو في الآخرة من الخاسرين. يسألونك ماذا أحل لهم ተከታዮች ተምግብ ምን አይነቱ እንደተፈቀደላቸው እንደሚጠይቁ ነውና በመልሱ እንዲበል ቁል ኡሒለ ለኩም ጠይባት ጣፋጭና አስደሳች የሆኑ የምግብ አይነቶች ሁሉ ለእናንተ ተፈቅደውላችኋል በላቸው። እንግዲህ ይህን ጥያቄ ያነሱበት በጃሂልያ ጊዜ ነቢያችን አለይሂ ሰላቱ ወሰላም ሳይመጡ ሰዎች ያው ከእንስሳ ያልተሻሉ ስለነበሩ ቅድም የተጠቀሱትንና ከዛም ይበልጥ የሚያስቀይሙትን የተለያዩ ነገሮችን ይመገቡ ነበረ። አሁን ቁርአን ግን እነዚህን በጣም ወይም ለጤንነት ወይም ደግሞ ለክብር ወይም ለሃይማኖት የማይስማሙ የሆኑትን የተለያዩ ነገሮች ሲከለክላቸውና ሲገድባቸው ጊዜ የለመዱት ነገር ስለሆነ ብዙ ነገር የተከለከለ መሰላቸውና ተደናገጡ ይባላል። ታዲያ የሁሉ ከተከለከለ ምንድነው የተፈቀደልን ብለው ጥያቄ እንደሚያነሱ ነው። ይሄን ጥያቄ በሚያነሱ ጊዜ ቁል ኡሒለ ለኩም ጠይባት የተከለከላችሁት ከብዙ በጣም ጥቂቱን ነው እንጂ ጣፋጭና አስደሳች የተባለ የምግብ አይነት ሁሉ ተፈቅዶላችሁ የለም ወይ? የተፈቀደው ምን እንቆ መሳፍርት አለውና ነው እንዳለቀ አድርጋችሁ ምን ተፈቀደልን የምትሉት ባላችሁ ነው ምንም። እንግዲህ ለምሳሌ በዚህ ምድር ላይ አላህ ሱብሓነሁ ወተዓላ የፈጠራቸው የአዝመራ፣ የአዝሪት፣ የአትክልት፣ የፍራፍሬ፣ የአን አይነቶች ሁሉ ማአት ናቸው። እነዛን ሁሉ ፈቅዶላችኋል ማለት ነው። ከእንስሳትም ደግሞ ዋናና በጣም አስፈላጊ የሆኑትን ፈቅዶላችኋል። በባህርም አካባቢ ደግሞ አሳዎችን ፈቅዷል። ከዱር እንስሳትም አብዛኛዎችን ፈቅዷል። ታዲያ እነዛን ሁሉ ፈቅዶ እያለ አሁን የተወሰኑትን እንስሳት በተለያዩ ምክንያቶች ቢከለክላችሁ ሁሉ ነገር እንደተከለከለ አድርጋችሁ ምን ተፈቀደልን ትላላችሁ እንዴ? ጣፋጭ የሆነው ሁሉ ነገር ፈቅጀላችሁ የለም ወይ በላቸው ይላል። ወማ አለምቱም ሚነል ጀዋሪሂ፣ በተጨማሪም ደግሞ አዳኝ የሆኑ እንስሳዎቻችሁን አሰልጥናችሁ በእነሱ አማካይነት የምታድኗቸውን እንስሳዎችም ፈቅጀላችኋለሁ። ሙከሊቢን ሙዓሊሚን ማለት ነው። እና እንግዲህ ውሻን ወይም ደግሞ ጭላትን የመሳሰሉትን እንስሳዎች ታሰለጥኗቸውና በዱር አራዊቶች ላይ እየላካችሁ በእነሱ አማካይነት የምትይዟቸውን እንስሳዎችም ልትበሉ ፈቀድኩላችሁ ይላል። ቱዓሊሙነሁነ ሚማ አለመኩሙላህ፣ አላህ ካሳወቃችሁ እውቀት ወይም ትምህርት የምታስተምሯቸውና የምታሰለጥኗቸው የሆኑት እንተታቆት እናንተን ተክተው በተፈጣጨው ትምህርት መሰረት አውሬዎችን ያዙላችሁ እንደሆነ የተለጠኑ እስከሆነ ድረስ በእነሱ በኩል የምታገኙአቸውንም ፈቅጀላችኋለሁኝ ይላል። እንግዲህ ሰው ብዙዎችን የድራ አውሬዎች አሯሩጦና አሳዶ ለመያዝ አይችልም። ግን የነሱ አይነት ባህሪና ጠባይ ያላቸው የቤት እንስሳቶች አሉ፣ እንደውሻ ያሉ ማለት ነው። ወይም ደግሞ የተለያዩ አሞራዎች አሉ የሚሰለጥኑ። አንዳንድ ጊዜ አንበሳ፣ ነብር የመሳሰሉትን ይሰለጥናሉ አልፎ አልፎ። እነዚህን እንግዲህ ስጋ በል የሆኑ እንስሳቶችን ከውሻ ጀምራችሁ አሰልጥናችሁና አስተምራችኋቸው በተሰጣቸው መመሪያ መሰረት ልካችኋቸው የዱር አራዊቶችን አሳደው የያዙና ገለው የተገኙ እንደሆነ ፈኩሉ ሚማ አምሰክና አለይኩም እና እነሱ ለእናንተ ብለው ይዘውላችሁ የተገኙትን ብሏቸው ፈቅጀላችኋለሁኝ ይላል። እና እነዚህ አይነቶች እንግዲህ የማደኛ እንስሳቶች ማሟላት የሚገባቸው መስፈርቶች ይኖራሉ ማለት ነው። አንደኛ ሲያዙት የሚቀበል መሆን አለበት፣ ያ ውሻውም ሆነ ሌላው እንስሳ። ሂድ ያዝ ብሎ በሚያዘው ጊዜ ወዳውኑ የሚሄድ እና ተመለስ ቢለው በመሀከል ስቶ የሚመጣ፣ እንደገና ደግሞ አውሬውን ከያዘ እና ከገደለ በኋላ አለቃው ሳይመጣ የማይበላ መሆን አለበት ማለት ነው። እነዚህን ነገሮች ካሟላ ሰልጥኗል። በተጨማሪ ቢስሚላህ ተብሎ መላክ አለበት። አራቶቹ ሽርጦች ከተሟሉ በዛ መልክ የተያዘውን አውሬ መጠቀም ይቻላል ነው የሚለው። ወድኩሩ ስመላህ አለይ እና እነዚህን እንግዲህ እንስሳዎቻችሁን በምታስተማሩ ጊዜ ገና ስትልቁ የአላህን ስም አውጡ። ቢስሚላህ እምሺ ወአምሲክ በማለት ታዘዋለህ ማለት ነው። ወተቁላህ እና ከመመሪያው ውጭ እንዳትሆኑ አላህን ፍሩ። ኢነላህ ሰሪዑል ሒሳብ እናንተ ምናልባት ራሳችሁን አላቸንህ ብላችሁ ያልተፈቀደላችሁን ነገር ከሰራችሁ አላህ ምርመራው ቀልጣፋ የሆነ ጌታ ነውና ከሱ ሒሳብ የማታመልጡ መሆናችሁን ወቁና ከወዲሁ ተጠንቀቁ ይላል። አለው መውሒለ ለኩም ጠይባት በዛሬ ዕለት ጣፋጭ የተባሉ የምግብ አይነቶች ሁሉ ተፈቀዱላችሁ አለ። ያው ቀደም ሲል የተጠቀሱትና እነዛን የመሳሰሉት ሁሉ ማለት ነው። ወጧሙ ለዚነ ኡቱል ኪታብ በተጨማሪም ደግሞ ከእናንተ በፊት ኪታብ የተሰጡ የሆኑት ህዝቦች ምግብን ተፈቀደላችሁ ማለት የይሁዶችና የክርስቲያኖቹ ማለት ነው። ሁሉን ለኩም እና ኪታብ ከሰማይ የወረዱ ኪታቦች እነ ተውራትን እነ እንጅልን እነዘቡርን የተቀበሉና የተከተሉ የሆኑ ህዝቦች ያዘጋጁትን ምግብን በተጨማሪ ልትበሉ ይፈቀድላችኋል ይላል። ወጧሙኩም ሒሉን ለሁም የእናንተ ምግብ ለእነዚህ ለአለል ኪታቦች በአጠፋው የተፈቀደ ነው። እናንተ ያረዳችሁትንና ያዘጋጃችሁትን ምግብ ለይሁዳ ወይም ለነሷራ በስጦታም ሆነ ወይም በገባዬ ብትሰጧቸው እንደ ወንጀል አይቆጠርባችሁም፣ ወትሮውንም አልተከለከሉምና ማለት ነው። እነሱም ደግሞ ዋናው የሚፈለገው በአላህ ስም መታረድ ስለሆነ የሁዶችም ሆነ ነሳራዎቹ በአላህ ስም ነው የሚያርዱት፣ ቋንቋው ቢለያይም እና እነሱ ያረዱትንም እናንተ ልትጠቀሙ ትችላላችሁ በማለት አለል ኪታብ የሆነ ከሰማይ የወረደ ኪታብ የተቀበለና የተከተለ ህዝብ በምግብ የማይለያይ መሆኑን ይገልጻል ማለት ነው። ወልሙሕሰናቱ ሚነ ልሙእሚናት እንደገና ደግሞ በጋብቻ በኩል የእናንተው ወገኖች የሆኑትን አማኝ ሴቶች ማግባት ፈቅጀላችኋለሁኝ ይላል። ወኡሒለት ለኩም ልሙሕሰናቱ ሚነ ልሙእሚናት እንደማለት ነው። ከአማኞቹ ወገኖቻችሁ የሆኑ ጥብቅ ሴቶችን ለጋብቻ ፈቀድኩላችሁ። ወልሙሕሰናቱ ሚነ ለዚነ ኡቱል ኪታብ ሚን ቀብሊኩም እንዲሁም ከእናንተ በፊት የተለያዩ ኪታቦች የተሰጡ የሆኑትን ወገኖች ሴቶች ጥብቆች እስከሆኑ ድረስ እነሱንም ልታገቧቸው ተፈቀደላችሁ። በተጨማሪ ምናልባት የሙስሊሞቹ ሴቶች እጥረት ያሳዩና የምታገቧቸው ያጣችሁ እንደሆነ ከራሳችሁ አልፋችሁ ከይሁዶቹና ከክርስቲያኖቹ ሴቶች ማግባትም ትችላላችሁ። ምክንያቱም በመሰረቱ እነሱም በአላህ መኖር ያምናሉ። እንደገና በተውራት በእንጂል ያመኑ በነቢዮች በነ ሙሳ በነ ኢሳ ያመኑ እስከሆኑ ድረስ በመሰረተ ሀሳብ ተገናኝታችኋልና ሁለታችሁ በዚህ በምግብና በጋብቻ አካባቢ መራራቅ አይገባችሁም መበላቸው ማለት ነው። እና ይህንን የፈቀደበት ምክንያቱ እንግዲህ እነዚህ የተለያዩ ነቢያትና ኩትቦች ተከታይ የሆኑ ህዝቦች በመሰረተ ሀሳብ ስለተገናኙ ከዛ በኋላ እየተግባቡ በማህበራዊና በኢኮኖሚያዊ ዘርፍ እየተቀራረቡ የበለጠ ልዩነታቸውን እንዲያጠቡ መድረክ መክፈቱ ነው ለዳዕዋ ማለት ነው። አለበለዚያ በጋብቻ በምግብ የማይገናኙ ከሆኑ አንዱ ሌላውን እያወገዘና እየኮነነ እየራቀ እየተጸየፈ ስለሚሄድ ሙስሊሞች የዳዕዋ መድረካቸው ይጠብባቸዋል። ግን በዚህ በእነዚህ አይነት አጋጣሚዎች ከተገናኙ እኛ መጀመሪያውንም በነብይ እናምናለን ሁላችንም። እኔም በእናንተ ነብይ በሙሳ አምናለሁኝ በኢሳ አምናለሁኝ። እናንተስ በእኛ ነብይ በመሐመድ ማታምኑበት ምክንያቱ ምንድነው? እኔ በተውራት አምናለሁ በእንጂል አምናለሁ። እናንተ ቁርአን ማትቀበሉበት ምክንያቱ ምንድነው? እኛ እኮ የቀረብን ነገር የለም በሁሉም ነብይ በሁሉም ኪታብ ያመነ ነው። እናንተ ግን በከፊል ነው ያመናችሁትና ድክመታችሁን ማሟላትና ማረም አለባችሁ ይላችሁ በመወያየት የጎደላቸውን ነገር እንዲያሟሉ ለማድረግ እድል ይሰጣቸዋል በእነዚህ ነገሮች ከተገናኛችሁ ለማለት ነው። እና ከዛ ውጪ ግን የቀደምት ኪታቦችን ወይም ነብያቶችን ያልተቀበሉ ጣዖታውያን የተለያዩ ድንጋዎችን እንጨቶችን ከዋክብቶችን ፀሐይ ጨረቃ የመሳሰሉትን ጉዛን ነገር የሚያመልኩ ከሆኑ ግን እነዛ ጋራ በምንም አይነት በጋብቻም ሆነ በምግብ መገናኘት አይፈቀድም ማለት ነው። እነዚህ ግን መንገድ ጀምረዋልና የጀመሩትን መንገድ እንዲገፉበት ጉይይት እንዲደረግና የዳዋ መድረክ እንዲስፋፋ ታስቦ ነው የተፈቀደው ነው የሚባለው። إذا أتيتموهن أجورهن إنا يا أهل الكتاب وتنسيتوش ماغبات متتشلوت يهودوش وإن كريستيانوش سيتوش أتلاقيهن وكتغني ماغبات تفكروا الله تعالى سيبال مهراتشون اسكسطاتشو درسنو إلان لكن دنان تو سيتوش مهر لكفلاتشون وماغبات يالباتشون جي بطورنات جزية بمركون دم التاقينواتشو بنتا انداي مسراتشو ያው ካወላጆቻቸው ወይም ከወኪሎቻቸው በሥርዓቱ ለምናችሁ የሚፈልግባችሁን መር ከፍላችሁ በቀጥታ ጋብቻ ማድረግ ይቻላል ማለት ነው ይላል። ሙስሊሚን እና በጋብቻው ለታ የተሳፈራችሁ ሆናችሁ ልትገናኙ ትችላላችሁ። غير مسافحين كم تزموتوا ሌላውናችሁ ያው በዝሙት በብልግና መልክ አይደለም ማለት ነው። ولا متخذي أخدان ወይም ደግሞ ልጅ ደንበኛ ወይም ወዳጅ በመያዝ መልክ እንዳይሆን ማለት ነው። እና እንግዲህ ሙሳፊሂን ማለት ልክ ሸርሙጦች እንደሚሰሩት በአደባባይ ምንም ሳይፈሩና ሳያፍሩ በብልግና መታራት ማለት ነው። ሙተኺዲ አኽዳን ማለት ግን በይፋ ሳይሆን በምስጢር አንድ ላይ የልጁ ወዳጅና ጓደኛ በማድረግ በዛ መልኩም እንዳትባልጉ በጋብቻ ብቻ ነው የፈቀድኩት ነው የሚለው። እና ኺድን ማለት ያው ውሽማ እንደማለት ነው፣ ልጁ ወዳጅ ማለት ነው። ያኛው ግን እንዱ ዝም ብሎ አላፊ አግዳሚ የፈለገ ሁሉ የሚጠቀምበት ነው ሙሳፊሂን የሚባለው። ወመን የኩር ቢልኢማን እና እንግዲህ በኢማን ድንጋጌዎች የሚክድ ሰው የእስልምና ህግጋቶች እንግዲህ መሰራት ያለባቸውንም ሆነ የሌለባቸውን በዚህ መልክ እየደነገገ መጥቷልና እነዚህን እስላማዊ የሆኑ የእምነት ነጥቦች የሚክድና የሚያስተባብል የሆነ ሰው ፈቀድ ሀቢጦ አመሉ፣ በሌላ በኩል እምነቱን ተቀብለዋለሁ ቢል እንኳ በዝርዝር ስራ አትስራ የሚለውን ነገር የማያከብር ከሃዲ ሆኖ ከተገኘ የሰራው ስራ ሁሉ ከንቱ ሆኖ ይሰረዝበታል። وفي الآخرة من الخاسرين ثم بمجو عالم تكساري وشن دميهون نويلة مدى الله سبحانه وتعالى عند النقر يمكال كلمونا يمكال سلطان يسنونا السو يفكدون النقر اندال تفكده يمي أدرجسو ويمدقمو يكالك كلون اندال تكالك كلا يمي أدرجنا يا الله عند نقاقي يمي استعرر يوانسو بل لا بكلون كوا عبادة أدرقون ويمسلمين بيلم يهند نقاقي نسكالا كبر أدرس يسرعو سرعو اللو كنتونو ያስጠነቅቃል ማለት ነው። ስለዚህ የአይሁዶች ወይም የክርስቲያኖች ምግቦች ለእናንተ ተፈቅደውላችኋል የእናንተም ለነሱ ተፈቅደዋል ያለው ግልጽ አነጋገር ነው። በዚህ መሰረት እንግዲህ በነብዩላህ ሙሳ ወይም በኢሳ በሌሎችም ነብዮች የሚያምኑት ከሆኑ ድረስ የኛ ነብይን እንኳን ጨምረው ባይቀበሉ የተለያየ ቅዱሳን መጻፎችን የሚከተሩ ህዝቦች ምግብ የተፈቀደልን መሆኑን በግልጽ ተናግሯልና ይህንን ሐላልነቱን መቀበል አለበት ማለት ነው። እዚህ ላይ እንግዲህ ግድ መብላት አለብህ ማለት አይደለም። መብላት አለ መብላት እያንዳንዱ ግለሰብ ምርጫው ነው። ምግብም ዳቦም እንጀራም አልፈልግም ካለ አንድ ሰው ለምን አልበላህም ተብሎ አይወነጀልም። ግን ክልክል ነው ማለት የለበትም። አላህ የፈቀደውን ነገር የተፈቀደ መሆኑን ከልብ መቀበል ይኖርበታል። ይህን ሳይቀበል የቀረ እንደሆነ እንደ ከሃዲ ነው። ከሃዲ ከሆነ ደግሞ በሌላ በኩል ዒባዳ ቢያደርግ እንኳ ስራውን ሁሉ ሰርጄ ከንቱ አረጋዋለሁ አከስረዋለሁ እያለ ነውና እና እንደ አይነቶች ነገሮችን ሰማ የመቅረሽረሽና የማጥላላት ሁኔታ እንዳናረግ መጠንቀቅ ያስፈልገናል ማለት ነው። በሌላ በኩል ወደ ጋብቻው ስንመጣ የይሁዶችና የክርስቲያኖችን ሴቶች ማግባት አስፈልጊ ሆኖ ከተገኘ ማግባት ትችላላችሁ፣ በብልግና መልክ ሳይሆን መህር ከፍላችሁ በሚገባ በጋብቻ ስርዓት ልትተሳሰሩ ትችላላችሁ ይላል። እዚህ ላይ መጠንቀቅ የሚያስፈልገው ነገር በአጠፋው የሙስሊሞችን ሴቶች ለነሱ መስጠት የማይፈቀድ መሆኑን ማወቅ አለብን ማለት ነው። በመግቡ ላይ የናንተም ለነሱ የነሱም ለናንተ ብሎ ነው የታስቀመጠው። ጋብቻው ላይ ግን የነሱ ሴቶች ወደ እናንተ ማንጣት ይችላልላችሁ የእናንተን ግን ወደ እነሱ እንዳትወስዷቸው ነው የተባለው ማለት ነው። ምክንያቱም ሴት ተጨናቂ ናትና ባሏን የወደደችና የወለደች የከበደች ጊዜ ወደ እሱ ተዳደይና ሙስሊሟን ወደ ኩፍር መጋበዝ እንዳይሆን የእነሱ ሴቶች ወደዚህ መሳብ እንጂ የእኛን መስጠት አይፈቀድም ማለት ነው። يا ايها الذين امنوا اذا قمتم الى الصلاه فاغسلوا وجوهكم وايديكم الى المرافق وامسحوا برؤوسكم وارجلكم الى الكعبين وان كنتم جنبا فطهروا وان كنتم مرضى او على سفر او جاء احد منكم من الغائط او لامستم النساء فلم تجدوا ماء فتيمموا صعيدا طيبا فامسحوا بوجوهكم وايديكم منه ما يريد الله ليجعل عليكم من حرج ولكن يريد ليطهركم وليتم نعمته عليكم لعلكم تشكرون يا ايها الذين امنوا ان انت بالله بجيتاچو يامناچو وگنوچ وي اذا قمتم الى الصلاه وضوء ساينوراچو ود الصلاه لمقوم بمتاسبوبت گزي فرسلوا وجوهكم مجمريا كصلاه مقوم بفيت فيتوچاچوننا وايديكم اجوچاچونن چمرتابو ይለል መራፊቂ እስከማጠፊያ ክንዳችሁ ድረስ ይላል። ፊት እንግዲህ ያው ገደቡ ስለሚታወቅ ከዚህ እስከዛ አላለውም። ታናት እስከ አገጭ መዞሪያ ተጆሮ እስከ ጆሮ ነውና ወጥሮውንም የታወቀ ነው ማለት ነው። እጅ ሲባል ግን ተጣጥ ከካሻ ስለሚሄድ ክንድ ድረስ ነው መታጠብ ያለበት ብሎ ገደበው ማለት ነው። ወንተሁ ቢሩኡሲኩም ራሶቻችሁን ደግሞ እበሱ ወአርጁለኩም እግሮቻችሁን እጠቡ ይለል ከአዘይን እስከ ቁርጭምጭምታችሁ ድረስ ይላል። እግሩን ሲባል እንግዲህ ከታይ ተጫማ ስለተፋፋ ስለሚሄድ ቁርጭምጭምቱ ድረስ እግራን ገድ ድረስ ከታጠበ ከዛ በላይ ያለው ባይታጠብም በቂ ነው ማለት ነው። ወይን ኩንቱም ጁኑባ እና እንግዲህ ይሄ በውዱ ደረጃ አርካነ ውዱ የሚባሉት በሐዲስ ሚያን ጨምሮ እነዚህ ናቸው ዋና ዋናዎቹ መቅረት የሌለባቸው። ፊት እንደገና ሁለት እጆች ሰከንድ ማጠፊያ ድረስ ራስ ማበስ እንደገና ደግሞ እግሮችን ስተቁርጭምጭምት ማጠብ የሚሉት አርካን ሩዱ በመባል ይታወቃሉ በየፊቁ ኪታብ ማለት ነው። ከዛ በኋላ እነ መጉመጥመጥ ባፍንጫ ውሃ መሳብ የመሳሰሉት ነገሮች በሱና ደረጃ ነው የሚመጡት ማለት ነው። ውዱውን በዚሁ ባጭሩ ካለፈው በኋላ እንደገና ጥበትን በማስመልከት ወይም ኩንቱም ጁኑበን ተራካሾች ከሆናችሁ ደግሞ ማለትም ያው ጀናባ ወጅቦባችሁ ከሆነ ፈጠሃሩ አሁን የተጠቀሱትን የተለያዩ የአካል ክፍሎች ብቻ ሳይሆን የምታቁት መላው ሰውነታችሁን በማዳረስ ተጸዳዱና ጥሩ ይላል። ወይም ኩንቱም መርዷ እንደ ህሙማን ከሆናችሁ ደግሞ አው አላ ሰፈሪን ወይም ደግሞ በረጅም ጉዞ ላይ ከሆናችሁ አው ጃ አሃዱ ሚንኩም ሚነል ጋኢጢ ወይም ከእናንተ አንድ ሰው ከመጸዳጃ ቤት ከመጣ ወደ ሽንት ቤት ሂዶ ማለት ነው። አው ላመስቱሙ ኒሳ ወይም ከሴቶች ጋር ግንኙነት ካደረጋችሁ ከተነካካችሁ ፈለም ተጅዱ ማአ እነዚህ አሁን የተጠቀሱት ምክንያቶች ካጋጠሟችሁ በኋላ ውሃ ሳታገኙ ብትቀሩ ፈተየመሙ ሰዒደን ጠይባ በውሃው ፈንታ ንጹህ የሆነውን አፈር ለመጠቀም አስቡና በሱ ተኩት ይላል። ተየሙም የሚባለውን ነገር ተጠቀሙ ማለት ነው። እና የተየሙም የሚባለው እንግዲህ ለሐዲስ አክበር ለሐዲስ አክበር ስለ ውዱም ስለ ጀናባም የሚሸፍን ነው። ውዱ የሌለውም ሰው ተየሙም ካደረገ ይበቃዋል። ጀናባ ያለበትም ሰው ደግሞ ውሃ ካጣ ወይም ካልቻለ ድረስ ለጀናባውም ቢሆን ፊቱንና እጁን ካበሰ ስለመላው ሰውነት ይተካለታል ማለት ነው። እና ፈምሰሁ ቢውጁሂኩም የተየሙም አሰራር እንግዲህ በቂያስ እንደ ውዱ ወይም እንደ ጥበት መላውን ሰውነት ማዳረስ አለብን ብላችሁ እንዳትሰሩ።